ወደ መይስርም ስንመለስ ከሱ ያላነሰና ያልተለየ ሁኔታ ነው የምናገኘው። ምክንያቱም የቁማር ስራ ማለት የቦዘኔዎችና የወስላቶች መድረክ ነው እና ዲን የሌላቸው ስነ መግባር የጎደላቸው ሰዎች ናቸው በዛ አካባቢ የሚሳተፉት ማለት ነው። እና የቀናው ለጊዜው ያገኘው መስሎ ሲደሰት እንደገና ደግሞ የተሸነፈው ተበሳጭቶ አሁንም በራሱና በህብረተሰቡ ላይ የተለያዩ አደጋዎችን የሚያመጣ መሆኑ የተረጋገጠ ጉዳይ ሆኖ አለ ማለት ነው። እና መጀመሪያ ይጫወትና ከተሸነፈና ከተበላ በኋላ ታዲያ ይቅርታ አታደርግልኝም እንዴ? ታይዋን በከፊል እንኳን አትተወኝም እንዴ ይላል። አይ እንግዲህ ተጫውተሃል መስጠት አለብህ እንዳ አንተ ስትበላኝ የጦሜ ላድር ነው ይልና እዛው ረብሻ ይገጥማሉ፣ ይፈናከታሉ፣ ይጋደላሉ ማለት ነው። ከዛ በኋላ የእነሱ ጦስ ወደ በተሰብ ይመለስና ወንድሜን ልጅን ገደለው እያለ እንደገና በአገር ደረጃ ጦርነት ውስጥ እስከ መግባት ድረስ ይከዳል ማለት ነው። ታዲያ እንዲህ አይነቶቹ ነገሮች እናንተ እንደ ቀላል አትዋቸውና በጣም አስቡባቸው ነው የሚለው። ወየሰአሉነከ ማዛ ዩንፊቁነ ቁል ልዐፉ። እንደገና ደግሞ ከገንዘባቸው ምንኛውን አይነት ገንዘብ እንደሚያወጡም ይጠይቁ ይሆናልና ማውጣት የሚጠበቅባችሁ ከገንዘባችሁ ለዕለት ወጪ የማታረጉት ትርፉን ነው በላቸው ይላል። ቁል ልፈድለ ማለት ነው አልዐፉ ማለት። እና ሰው እንግዲህ የተወሰነ ገንዘብ ያለው እንደሆነ ከዕለት ጉርሱ የማታልፍ ከሆነ ራሱንና ቤተሰቡን ዘግቶ ለሌላ አሳልፎ መስጠትና መመጽወት አለበት አይባልም። ስምና ሁሉንም ነገር በሕክማ ነውና የሚመራው ለራሱ በዕለቱ የሚያስፈልገውን ነገር ካቀረ በኋላ እንደገና ለብዙ ጊዜ ተከማችቶ የሚቆይ ነገር ካለ ያንን ለባሰባቸው መስጠት አለብህ፣ ትርፍ ትርፍ የሆነውን ገንዘብ ማለት ነው ብለህ ንገራቸው። ታውም ቀደመም የሰአሉነከ ማዛ ዩንፊቁን በሚል ለጥያቄው ተነስቶ ነበረ። ምን አይነት ገንዘብ ነው የምናወጣው? ለነማንስ ነው የምንሰጠው? በሚል መልክ ነበርና የመጀመሪያው ለነማን የሚለውን መልሶት ነበረ። ለምን አይነቱን የሚለው ደግሞ ዙሮ መጣበት እንደገና ማለት ነው። እና ከገንዘቡ ትርፍ ትርፍ የሆነውን ስጡ። የሚሰጡት ደግሞ ከወላጆች ጀምሮ ለአቅራቢያ ዘመዶችና ጎረቤቶች፣ ከዛ በኋላ ለሌሎቹም በየደረጃው እየተከተለ ይወዳል አለ። ከዛሊክ እና አሁን እንግዲህ በእነዚህ አያቶች የተለያዩ ትእዛዞችን እንደገለጸላችሁና የተለያዩ ደግሞ ወንጀሎችን እንዳስጠነቀቃችሁ ሁሉ ዩበይኑላሁ ለኩሙል አያት፣ ለወደፊትም ቢሆን ለእናንተ መመሪያ የሚሆኑትን የቁርአን አንቀጾች በዚሁ መልክ ይገልጽላችኋልና ያብራራላችኋል። ለአለኩም ተተፈከሩነ ፊ ዱንያ ወልአኺራ። እና በዚህ መልክ መመሪያውን በማስከታተል የሚገልጸውና የሚያብራራው በዚች በዕለታዊ በቅርቢቱ ህይወታችሁና በዘለቄታዋና በመጨረሻዋ አገራችሁ ጥቅማችሁን እንዲታስተውሉና አመዛዝናችሁ የሚበጃችሁን እንዲታደርጉ ለማስቻል ማለት ነው። እንግዲህ ሰው መመሪያ ያለው እንደሆነ ለዕለቱ ብቻ ሳይሆን እንደ እንስሳ እስከ መጨረሻው ዓለም የሚበጀውን ነገር ለመስራት ይችላል በመመሪያው መሰረት ማለት ነው። መመሪያ አልባ ከሆነ ግን የዕለት ፍላጎትንና ስሜቱን ብቻ በማሳደድ እንደገና የአኸራው ጉዳይ ይቀርና ችግር ይመጣል። ያ እንዳይሆን ብዬ ነው በቁርአን ለሁሉም ነገር መመሪያና ማብራሪያ የምሰጣችሁ። ዱንያችሁን ከአኸራ ጋር አጣምራችሁ የሚበጃችሁን ሁሉ ለማወቅና ለመስራት እንድትችሉ በማሰብ ነው። ስለዚህ እኒህን መመሪያዎች ለሁለቱም ሀገሮቻችሁ የሚበጁ መሆናቸውን አውቋችሁ በእነሱ ላይ ተመስረታችሁ የሚበጃችሁን ሁሉ እንድታስተውሉ ነው ይላል። ወየሰአሉነከ አኒል የታማ። እንደገና ደግሞ ስለ የቲሞች፣ ልጆች በህፃንነት አባቶቻቸው በሞት ሲለዩቸው በህብረተሰቡ ላይ ኃላፊነት ይወድቃል፣ አባቱን ተክተው ማሳደግ አለባቸው የአካባቢ ሰዎች ተብሏል። ታዲያ እንዴት ነው እነሱ ጋር ያለን አላቃ ብለው ማብራሪያ ሊጠይቁ ይችላሉና ቁል ኢስላሑን ለሁም ኸይር፣ በአጠቃላይ ለየቲሞቹ የሚበጃቸውንና የሚጠቅማቸውን መሻትና መስራት የሚፈለግና የሚወደድ መሆኑን ንገራቸው ይላል። እንግዲህ በዝርዝር እንደ አስፈላጊነቱ በየአግባቡ ይነገራል። አሁን ግን ለየቲሞች የሚበጀውን ነገር በጥቅሉ ይታወቃል። ለራስ ልጆች የምታረገውን ሁሉ ለእነሱም ለማድረግ ሞክር በማለት በጥቅል መልኩ ይገልጸዋል ማለት ነው። ይሄ ደግሞ የመጣበት ምክንያቱ ان الذين ياكلون اموال اليتامى انما ياكلون في بطونهم نارا وسيصلون سعيرا يميلوا ايات بمطابق دي የጥሞችን ገንዘብ በመቀማት በመዝረፍ በማታለል የሚበሉ የሆኑ ሰዎች በወዳቸው ውስጥ የሚያከማቹት የሳት ፉም ማለት ነው። እና ወደፊትም አንድ ጊዜ ከነገደ መስያና መብረጃ ያለው ጀሃነም ሲኦል ውስጥ ይጨመራሉ በማለት በጣም ከባድ የሆነ ዛቻ ተንዝሮ ነበር። ይህ ጊዜ የጥም ወጥም የነበሩ ሰሃቦች ሁሉ ተደናገጡ ይባላል። እና እኛ እንረዳለን ይላል እነሱ ጋራት እንልቆሰቆስ አላህ እንዲህ አይነት አደጋ ውስጥ ሊያስገባን ነው እንዴ? ይሄ ከሆነማ በቃ ይሄን የማጣራር አለብኝ እያሉ ከፍራታቸው ብቻት የተነሳ አንዳንዶቹ ለማስተናበት አንዳንዶቹ ደግሞ ገንዘባቸው ንብረታቸው ምግባቸው እንዳይቀላቀልባቸው ሁሉን ነገር ቃቸውን ጭምር በመለየት መቸገርና መሸበር ጀመሩ ማለት ነው። እና የዚህ ጉዳይ በሚገባ ይብራራልን እያሉ መጠየቅም ጀመሩ። ይሄ ጊዜ አላህ Subhanahu Wa Ta'ala የዚህ ገንዘብ የሚበላ እሳት እንደበላ ይቆጠራል ያለው ተንኮለኞችንና በዝባዦችን ለማቀፍ ፈልጌ እንጂ ለነሱ የሚበጀውን የሚያስብና የሚሻ የሆነውን ታማኝ ሰው አይደለም የሚመለከተው። ለነሱ የሚበጀውን ሁሉ ስሩ ዝም ብላችሁ በላቸው ይላል። ወይም ቱካሊጡሁም እና በምግብና በአኗኗር እነሱ ጋር ብትቀላቀሉ ፈኢኽዋኑኩም ወንድሞቻችሁ ወገኖቻችሁ ናቸውና በመቀላቀላችሁ ምንም አይነት ወንጀል አይመጣባችሁም። ያው ቤታቸው ወስደው ንብረታቸውንም ከራሳቸው ጋር ደብልቀው ልክ እንደ ልጆቻቸው የሚበሉትን እያበሉ የሚለብሱትን እያለበሱ ይኖሩ ነበረ። ይህማ ከሆነ እኔ አተርፍ በአብ ላይ ለሆነው እንደ እሱ ሀቅ ቤቴ ተቀምጦና ተደብልቆ እኔ ልቀፋ ነው እስከ በተሰቤ። ስለዚህ ከዛሬ ጀምሮ ንብረቱን ይለይልኝና የበሰለ ምግብ ሳይቀር ይለዩ ጀመር ማለት ነው። የውሃ መጠጫ ኩባያ ሳይቀር መለየት ጀመሩ ማለት ነው። እና ያን የበሰለውን ምግብ ህጻናቶች ናቸውና በብዛት የተባሰለ እንደሆነ ሳይበሉት ይቀርና ይበላሻል፣ ይባክናል፣ ይደፋል ማለት ነው። እነሱ ቢበሉት የሚሻለውን እንደገና በሱፎ ይወድቃል ማለት ነው። በጥቂቱ የሆነ እንደው ደግሞ የልጅ ነገር አይታወቅምና ወደው መብላት ያስፈልጋቸው ያልቅባቸውና ኋላ ደግሞ ይበታጫሉ። እንደዚህ ሲሆኑ ጊዜ ምግባቸው ከእናንተ ምግብ ጋር ተደልቆና ተቀላቅሎ መስራቱ አልከለከልኩም። ወንድሞቻችሁ ወገኖቻችሁ እስከሆኑ ድረስ አብራችሁ ብትሰሩ ምንም አይደለም። ሁን ብላችሁ በተንኮል የነሱን ገንዘብ እያስበዘብዙ ነው ያልኳችሁ ነው የሚለው። ወላሁ ያዕለሙ ልሙፍሲደ ሚነ ልሙፍሊሒን። ነገሩ ከመደብለቅና ከመለየት ጋር የተያያዘ ሳይሆን ከእናንተ መካከል አበጅታዎችን ወይም መልካም አድራጊዎችን ከአጥፊዎቹ አላህ ለይቶ ያውቃቸዋል። አንዳንዶቹ ለእነሱ አሳቢ ተቆርቋሪ ይመስለው ውጡን ሰው ሳያቅባቸው የሚበዘብዙ አሉ። እኒህ ሙፍሲዶች ናቸው ማለት ነው። አንዳንዶቹ ደግሞ ሰው እንኳ ቢያማቸው እነሱ ውጡን አላህን ፈርተው የየትሞችን ሂሳብ በሚገባ እንደሚበጅ አድርገው የሚይዙ አሉ። እነዚህም ደግሞ ሰው ቢያማቸው እኔ ትክክለኞች መሆናቸውን አውቅላቸዋለሁኝና ዋናው ነገር በኒያውና በአሰራሩ ነው እንጂ እንዲሁ በስሙ ወይም በመቀላቀሉ አይደለም በላቸው ይላል። ወለው ሻ አላህ ለአነተኩም አላህ እናንተን ማስገደር ቢሻ ኑሮ አይሻም እንጂ እንዳላችሁት ምግባችሁ ከምግብ እቃቸው ከእቃችሁ እንዳይቀላቀል ብሎ ሊያስቸግራችሁ ይችል ነበር። ዳሩ ግን ይሄን ማድረግ አይሻም። ኢነላህ አዚዙን ሐኪም አላህ ምንጊዜም ለማድረግ የሚፈልገውን ነገር ሁሉ የሚያንገራግሩትን አመፀኞች የሚያሸንፍ ኃያል እንደገና ደግሞ በአሰራሩ ፍጹም ጥበበኛ የሆነ ጌታ ነውና እሱ ካለ የሚያቅተውና የሚያዳግተው እንደሌለ ይታወቃል። ግን እሱ የሚለው አሁን የሚፈልግባችሁ ለየቲሞች እናንተ ጋር ተቀላቀሉም ተለዩም የሚበጃቸውንና የሚጠቅባቸውን አርጉላቸው እና በተዘዋዋሪም ሆነ በቀጥታ አትበዝዟቸውና አትዝረፏቸው ማለት እንጂ እናንተን ማስቸገርና በቤተሰብ መካከል ትርምስ መፍጠር አይደለም ነው የሚለው። ولا تنكح المشركات حتى يؤمن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكح المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون. ولا تنكح المشركات حتى يؤمن እና ከዛሊከ ወይንላሁ አያቲሂ ባለው መሰረት ለወደፊትም ለዲናችሁ መመሪያ የሆኑትን አንቀጾች በማስተካከል እንገልጽላችኋለን ብሎ ነበር። እና አሁን ደግሞ ወደ ማህበራዊ ጉዳይ በመግባት ጋብቻን አስመልክቶ እንዲህ ይላል። በተለይም በተለያየ እምነት ውስጥ ያሉ ሰዎች ጋብቻ ለማድረግ በሚፈልጉ ጊዜ እስልምና ይሄንን ይቀበላል ወይ የሚለውን ጥያቄ ለመመለስ ወላ ተንኪሁል ሙሽሪካቲ ጣዖታውያን የሆኑትን ሴቶች እንዳታገቡ እናንተ ሙስሊሞች በማለት ቁርጥ ያለ መልስ ሰጠ ማለት ነው። እና እንግዲህ የተለያዩ ሰው ሰራሽ አውጦችና ጣዖት ጥላቶችን የሚያመልኩ የሆኑ ሴቶች ለእናንተ በአንድ አላህ ለምታምኑ ሙእሚኖች አቻዎች አይደሉምና እነሱን በጋብቻ መተሳሰር አይፈቀድላችሁም ሐታ ዩእሚን እንደናንተው በአንድ አላህ ብቻ እስከሚያምኑ ድረስ ማለት ነው። መጀመሪያ ሙሽሪክ ሆና እንደገና እምነቷን የምታስተካክልና የምታምንልህ ከሆነ መልካም ነው፣ እግር መንገዱን ዳዋ ነውና ማለት ነው። አለበለዚያ በዛው በእምነቷ ላይ እያለ ሙሽሪካይቱን አገባለሁ ብትል አይፈቀድም በማለት ይከለክላል። ወላ አመቱ ሙእሚነቱን ከዚህ ከሙሽሪካይቱ ሴት ይልቁንስ አማኝ የሆነችው ባሪያ የእናንተው የሙእሚኖች ውስጥ የምትገኝ አገልጋይ ማለት ነው خيرٌ من مشركتين مشركة وإما أجاري كهونيشو قوانزو يتشاركنا يتمرتشنا ولو أعجبتكم يأتي مشركة يتوفيت بملكوا بوبتوا بعرفوا بوزنوا بدعم بتدنكاتشونا سفرتاتشون بتسب منكوان يعني هم مرتلاتشو كمشركة يتو قوانزو وسقوان لايتون آمانينو إلا ولا تنشحوا المشركين እንደገና የእናንተን የሙእሚኖችን ሴቶች ደግሞ ታውታውያን ለሆኑ ወንዶች ለአጋሪዎቹ አሳልፋችሁ በመስጠት እንዲያትዝሩዋቸው ሐታ ዩእሚኑ እነዛ ወንዶች እስከሚያምኑ ድረስ። እንደናንተው በአላህ ወህይ ካመኑ ይችላሉ። ተናካትር ነበር ከተብሎ አይከለከልም ማለት ነው። ግን በሽርኩ ላይ እያለ የሙእሚኑን በተሰብ የሆኑትን ሴቶች ማግባት አይፈቀድለትም። ወላ አብዱ ሙእሚኑን እና አሁንም አማኝ የሆነ የሰው ግዙ ባሪያ خير من مشركين ሙሽሪክ ከሆነው ነፃ ወይም ሁር ሰው የበለጠና የተሻለ ነው። ወለው አጀበኩም ያ ሙሽሪክ የሆነው ሰውዬ በጉብዝናው በመልኩ በሀብቱ በስልጣኑ ከዚህ በጣም የላቀና በእናንተ ዘንዳ ተወዳጅ ቢሆንም እንኳ ያንኑ ለከማውንና ጎስፋላውን ምን ነው እኔ የምመርጥላችሁ ይላል። የሆነበትን ምክንያት ሲገልጽ ኡላኢከ የድዑነ ኢለናስ ሙሽሪክ የሆኑ ሴቶችና ወንዶች የሚያገቧቸውን የትዳር ፈጣማሪዎች ወደ ጀሃነም እሳት ነው የሚጋብዟቸውና የሚጠሯቸው። እንግዲህ ሰው በሚጋባ ጊዜ መዋደድ መፋቀር ይመጣል። ስለዚህ የዛን የጓደኛውንና የባሉን ወይም የሚስትን እምነት የመከተልና የመቀበል ሁኔታ ያስከትላል ማለት ነው። እና ሚስቱን ወዶ ሙሽሪካ ከሆነች እሱም ወደ ሽርክ ሊያመራ ይችላል። ወይም ደግሞ ባሏን ወዳ ሙሽሪካ ከሆነች ወደ እሱ ልትሄድ ትችላለች። በመጨረሻም የጀሃነም ሰንሰለት እንዳይሆኑ ነው ማለት ነው። ወላሁ የድዑ ኢለል ጀነት ወልመግፊረቲ ቢኢዝኒ አላህ ግን አማኞች በአማኞች ጋብቻቸውን ማሳጠር አለባቸው። ሴቶቹም ሆነ ወንዶቹ በእምነት ተመሳሳይ ከሆኑት ጋር ብቻ መጋባት አለባቸው ማለቱ ኢማናቸው እንዲጠበቅና በዛም ታዲያ ወደ ጀነትና ወደ ምህረት እንዲያመሩ በመሻት ነው ይላል። ወይበይኑ አያቲሂ ሊናስ እና መመሪያ የሆኑትን አንቀጾች ለሰው ልጆች በዚህ መልክ ጌታ እስከ ምክንያታቸው ይገልጣልና ያብራራል። ለአለሁም የተዘከሩን ተጠቃሚዎቹ እነዚህን መለኮታዊ የሆኑ የአንቀጽ መመሪያዎችን በሚገባ እንዲገነዘቧቸውና እንዲጠቀሙባቸው ለማስቻል በዚህ መልክ ነው መመሪያችንን የምናወርድላችሁ በማለት ሙሽሪክ የሆኑ ግለሰቦች ለሙእሚኖች ጋብቻ ጭራሽ የማይፈቀድላቸውና ጭራሹንም አግባብ እንዳላደለ በግልጽ አስቀመጠው ማለት ነው። እና እንግዲህ ከአህለል ኪታብ ውጭ የሆኑትን ወይም በሌላ አነጋገር ከሰማይ የወረደ ሃይማኖት የሌላቸውን እዚሁ ምድር አካባቢ ሰው ሰራሽ የሆነ የተለያየ ጣዖት የሚያመልኩት በሙሉ የሚያመልኩት ነገር ቢለዋወጥም ሙሽሪክ አለ ውስጥ ይገባሉና እንዲህ አይነቶቹ ጋራ ጋብቻ አይፈቀድም ለሙስሊም ነው የሚለው። ويسألونك عن المحيض قل هو أذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فإذا تطهرن فأتوهن من حيث أمركم الله إن الله يحب التوابين ويحب المتطهرين نساؤكم حرث لكم فأتوا حرثكم عن ناشئتم وقدموا لأنفسكم واتقوا الله واعلموا أنكم ملاقوه وبشر المؤمنين ويسألونك عن المحيط አሁንም ደግሞ ስለ ወር አበባ ወይም ስለ ሴቶች ወርሃዊ ደም ጥያቄ እንደሚቀርብልህና እንደሚጠይቁ ነውና መልሱ እንደሚከተለው ነው። እንዲህ በል ቁልሁ አዘን ይሄ የወር አበባ የሚባል ደም አስቀያሚና አስጠያፊ የሆነ ነገር ነው በላቸው በቅድሚያ። በመሆኑም ፈተዚሉ ኒሳ ቢል መሂድ ይህ ደም በሚኖርባቸው ጊዜ ሴቶችን ራቋቸው ከግንኙነት ተቆጠቡ ብለህ ንገራቸው። ወላ ተቅረቡሁና ሐታ የጡሁር ይህንን ደማቸውን ጨርሰው እስከሚታጠቡና እስከሚጠዱ ድረስ አትቅረቧቸው ብለህ ንገር። ፈይዛ ተጧሃር ደማቸውን ጨርሰው በሚታጠቡና በሚጠዱ ጊዜ ፈእቱሁና ሚን ሐይቱ አመረኩሙላህ አላህ ባዘዘበት ቦታ ተገናኟቸው። ማለትም ያው ልጅ በሚወለድበት መስመር ማለት ነው። በሌላ በኩል እንዳይሆን ኢነላህ ይሁብ ተዋቢን እና አላህ ከጥፋት በኋላ እንደገና ተጠጥተው የሚመለሱትን ባሮቹን ይወዳቸዋል። ወይሁብ ሙተጠሂሪን እንደገና ከወንጀል ነጻ የሆኑ ንጹሃኖችንም ይወዳቸዋል ብለህ ንገራቸው ይላል። እንግዲህ እንዲህ አይነት ቦታ ላይ ሰዎች በቀላሉ ሊሳሳቱ ይችላሉ። የስሜት ጉዳይ ስለሆነ አንዳንዱ ሰው በቋራ ሳትሆን የደፈራት እንደሆነ እንደገና ታበቃ በኋላ ስተቱን ሲያጭ ይቆጠታል ያዝናል። ታውን ቀደም ተሳስታችሁም ከሆነ በስተታችሁ ተጸጽታችሁ ወደ ፍቅር አለመድገም ከተመለሳችሁ አላህ ይቀበላችኋልና ብዙ አትጨነቁ የተውባ በር እስካለ ድረስ ማለት ነው። መጀመሪያውኑ ላለመሳሳት ደግሞ የሚጠነቀቁና የሚጠበቁት ሙተጠሂር ናቸው። እነዛንም ይወዳቸዋል። መቀደም ያለባቸው ሙተጠሂሮቹ ነው ይላል። ተዋቦቹን ያቀደመበት የተዋቦቹን ተስፋ ለማለም ለምፈልጎ ነው። ሙተጠሂሮችን እንደሚወዳቸው ምን ጊዜም ግልጽ ነው። ግን ተዋቦቹን ወደ ኋላ ያቀራቸው እንደሆነ እንዳውኛ ዝም ብሎ ለተጠባባቂነት ያህል እንጂ ምንም ትኩረት አልሰጠንም እንዳይሉ ተዋቦችን አላህ Subhanahu Wa Ta'ala እንደሚወዳቸው አስቀድሞ ገለጸላቸው ማለት ነው። እና እንግዲህ ይህም ጥያቄ የተነሳበት ምክንያቱ ሃይማኖቶች ይህንን የወር አበባና የወሊድ ደም በሚመለከት የራሳቸው የሆነ መመሪያ አላቸው። ከጥንት ጀምረው በይሁድያም በነስራንያም ይህ ነገር በተደጋጋሚ ሲነሳና መመሪያ ሲመጣበት ቆይቷል ይባል። ምክንያቱም ከሰው ጋር የተያያዘ ሁኔታ ስለሆነ ቸል ብሎ አልታለፈም። በይሁድያ የወር አበባ ያለባት ሴት እንዲርኩስ ወይም እንደው እንደርጉም እንደ ሰይጣን ነበር የምትታየው ይባላል። ያ ደም በሚመጣባት ጊዜ ከቤት ያወጣታል። ልክ ወረርሽኝ በሽታ እንደያዛት ቀሳ ወደ ዱር ፈቀርገው እንዲወጆ ይቀልፍላትና የምትበላበት እቃ የምትለብሰው ልብስ ተለይቶላት ልክ እንደ መምተኛ እስከምትጨርስ ድረስ ባሻጋሪ ስንቅ እየተጣለላት ትቆይ ነበር ይባላል። እና በዛ ጊዜ እንኳን ከቤተሰብ ጋር ልትቀላቀል ቀርቶ በበላችበት የበላ ወይም ደግሞ በጠጣችበት የጠጣ እንደርኩ ሲቆጠር ነበርና በጣም ወራላቸውን ይነቋቸው ነበር ሴቶችን ማለት ነው። በዚህ መልክ ነበረ የሚመለከታቸው የይሁዳ እምነት። እንደገና የክርስትናው እምነት በሚመጣበት ጊዜ ልክ በተቃራኒው እና ደም ቢመጣባቸው ምንድነው ከሌሎች ሴቶች የሚለዩበት በማለት እንኳን አብሮ መጠጣትና መተኛት ቀርቶ መገናኘትን ድረስ ተፈቀደ ይባላል። እና ደም እየፈሰሰ ዝም ብሎ መጨማለቅ ሆነ። ይሄ እንግዲህ ፍጹም የቅድሙ ተቃራኒ ሆነ። እስልምና ግን የሁሉንም ጠንካራ ጎን አጣምሮ ነውና የሚሄደው። እንደ ይሁዶችም እንደ ርኩስ እንደ ሰይጣን አደረጋችሁ ደም አለብሽና ታካባቢ ጥፊ እያላችሁ ማንከልከል የለባችሁም ማለት። እንደ ነሳራዎችም ደግሞ ደም ይያለባቸው መጨማለቅ አይፈቀድላቸውምና ከግንኙነት ተቆጥባችሁ በዛው በቤታችሁ አብረው ሊቀመጡ ይችላሉ። ግንኙነትም ብቻ ነው እንጂ የከለከለው። አለበለዚያ በበሉበት እንዳትበሉ በጠጡበት እንዳትጠጡ አብራችሁ እንዳትተኙ የሚባለውን ነገር አይቀበልም ተባለ። እና እንግዲህ በሀገራችን በተለምዶ አንዳንድ የዛችሮች ነን ወይም ትልቅ ሰው ነን የሚሉ ሰዎች ሳያውቁት የይሁዶችን ባህል በመውረድ ደም ያለባት ሴት ያባሰለችውን አልበላም ቀልብ ያደርቃል፣ እሷ ያዘጋጀችውን አልጠጣም፣ የነካችውን ነገር አንነካም፣ እንዳውም አንዳንድ ጊዜ እሷ ካለችበት ቤት አንገባም የሚሉ ሰዎች እናገኛለን። እነዚህ ትልቅ ሰው እየተባለ ይነገርላቸዋል። ግን እስልምና ያልፈቀደውን ነገር ነው እየሰሩ ያሉት። የጥላቶቻችንን የይሁዶችን ባህል ነው እያራመዱ ያሉት ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ባለቤታቸው አይሻ እንደሚያወሩት ደም በሚኖርብኝ ጊዜ ከግንኙነት በስተቀር ምንም ልዩነት አያመጡም ነበረ እና አብረን ለመተኛትም ሽርጥ ነገር አድርጊ ይሉኝና ሽርጡን ካሸረጥኩ በኋላ ደሙ እንዳይነካቸው እንደ ማንኛውም ጊዜ አብረውኝ ያድሩ ነበረ ብለዋል ማለት ነው። እንዳውም አንድ ጊዜ በደንብ እከታተላቸው ነበረ ይጠየቁኝ ሆነ ብዬ መጠጥ ጠጥቼ የተረፈኝን ውሃ በማስቀምጥበት ጊዜ ስጭኝማ ይሉና የኔን ትራፊ ልክ የኔ ከንፈር ባረፈባት ቦታ ፈልገው ይጠጡ ነበረ የማይጠየፉ መሆናቸውን ለማሳየት ይላሉ። እንግዲህ ነቢያችን አለይሂ ሰላቱ ወሰላም እንዲህ እያደረጉ ሌሎቹ አቢዶች ነን፣ ዛኪሮች ነን ወይም ሱፊዮች ነን ብለው እነሱ ያሉበት ቤት አንገባም የሚሉ ከሆኑ ትልቅ ሰው ሊሆኑ ቀርቶ የይሁዳ አሽከሮች መሆናቸውን ሊያውቁ ይገባቸዋል ማለት ነው። ግን እንደ ነሳራዎቹ እስከ መገናኘት የማይፈቀድ መሆኑ የተጠበቀ ነው ማለት ነው። እና ነቢያችን አለይሂ ሰላቱ ወሰላም ይህን አይነት አማካይ መልስ በሚሰጡበት ጊዜ የይሁዶቹ በጣም ተቆጡ ይባላል። እንደ ማየትሩኩና ሀደረጁሉ ፊኩል ሸይ፣ በሁሉ ነገር እኛን ለመስለፍ ቆርጦ ተነስቷል፣ አሁንም ደግሞ የሴቶችን ጉዳይ ሳይቀር የእኛን አድራጎት ለንጽህና ብለን የወሰድነውን እርምጃ እንደዚህ ማጥላላት ጀመረ በማለት ተበሳጩና ተቆላጩ ይባላል። የይሁዶች ሲናደዱ ሙስሊሞቹ ደስ ይላቸዋልና እንደውም እነሱን ለማናደድ ተነጭራሹ ተገናኟቸው ተብሎ በተፈቀደ ጥሩ ነበር አሉ ይባላል። ይህ ጊዜ ነቢያችን ተቆጡ። እንደ በስሜት እኮ አይደለም የሚሆነው፣ አላህ የሚበጀውን ነገር እየነገረንና እያስተማረን እናንተ ግን ጥላት ለማናደድ ብላችሁ አላህ የማይወደውን ነገር ለማድረግ ትመኛላችሁ እንዴ? ይሄማ አይሆንም፣ ግንኙነት በምንም አይነት አይፈቀድም በማለት አሰባቸውን አጠናከሩ። ኒሳኡኩም ሐርሱን ለኩም፣ ባለቤቶቻችሁ ለእናንተ የትውልድ ማምረቻ ቦታዎች ናቸው ይላል። ልክ እርሻ የአዝመራ ማፈሻ እንደሆነ ሁሉ ሴቶችን በአንድ በኩል የትዳር ጓደኛ ቢሆኑም የልጆች መገኛ ከመሆናቸው አኳያ የአዝመራ ቦታ ናቸው ይላል። በመሆኑም ፈጡ ሀርተኩም፣ የአዝመራ ቦታ የሆነውን የትዳር ተካፋያችሁን አናሽእቱም፣ በፈለጋችሁት ሁኔታ መጠቀም ትችላላችሁ ይላል። እንግዲህ ሰው እርሻውን ለማረስ በሚፈልግ ጊዜ አንድ ገበሬ በሚቀናው መንገድ እሱ ያውቃል ማለት ነው። በቀኝ በኩልም ቢጀምር በግራ ወይም ከታችም ሆነ ከላይ ብቻ የሚታረስበት ቦታ እስከሆነ ድረስ የአስተራረሱን ስልትና ዘዴ ለገበሬው ይተዋል በማለት በአሽሙር ያስተምራል። ይህን ያለበት ምክንያቱ ደግሞ በአንሳሮች መካከል እና በሙሀጅሮቹ መካከል የግንኙነት ባህል የተለያየ ስለነበረ አለመግባባት ተፈጥሮ ነው። እና በጥቅጥቅኗ ነገር ሁሉ ሳይቀር አላህ መመሪያ ይሰጣቸው ነበረ እና ማለት ነው። እንግዲህ ከዚህ ከመካ አካባቢ ተሰደው የሄዱት ወንዶች አብዛኛዎች ስለሆኑ፣ እዛ መዲና ደግሞ ነዋሪ የነበሩት ብዙ ሴቶች ስለነበሩ ስደተኞቹ ከነዋሪዎቹ ጋር መጋባት ጀመሩ። የሁለቱ አገር ባህል ግን ይለያይ ነበር። መቼም በአንድ ክልል ወደ አንድ ክልል ሲከት የተለያየ ባህል ይኖራልና ማለት ነው። በመካ አካባቢ ያሉ ወንዶች የሚያውቁትና የለመዱት ሰውየው ከሚስቱ ጋር በሚገናኝበት ጊዜ ደስ በሚለው ሁኔታ በቀኝ በግራ በቁጭታም ሆነ በምኝታ በፈለገው መልክ መደሰት ነው የነሱ ባህል ማለት ነው። እዛ መዲና አካባቢ ያሉት ደግሞ የይሁዳ ባህል ተጽዕኖ አሳድሮባቸው የይሁዶች በአንድ በኩል ብቻ በጎን ተኝቶ ነው መገናኘት ያለበት እንጂ ከዛ ውጭ ማድረግ ክልክል ነው፣ ግልግና ነው የሚል አመለካከት ነበራቸው። እዛ አካባቢ ያሉት አረቦች ታዲያ ዲኑን ሳይቀበሉ አንዳንድ የይሁዶችን ባህል ይወርሱ ነበረ እና እንደ ስልጣኔ አድርገው ስለሚያዩ፣ መቼም አንድ ሰው በስልጣኔ ወደኋላ የቀረ ሰው ሁልጊዜ የተሻለውን ህዝብ ባህል መኮረጁ ስለማይቀር የይሁዶችን ባህል እንደ ጥሩ ነገር አድርገው ይወርሱና በራሳቸው ላይ ችግር ይፈጥሩ ነበር ማለት ነው። በዚህ መልኩ እንግዲህ ተለምዶ እንደ ባህል ስለሆነ በጎን ተኝቶ ከሚደረገው በስተቀር ያለው በሙሉ የብልግና ስራ አድርገው ይወስዱት ነበር የመዲና ሴቶች ማለት ነው። እና የመካ ወንዶች አግብተው ግንኙነት ለማድረግ በሚወክሩ ጊዜ አልግባባሉ። ታረግ እንደው በዚህ መልክ ብቻ ነው አልበለዚያ አልፈልግም ይሉ ገባ። እሱ ደግሞ ሚስቴ እስከሆንሽ ድረስ እኔ ደስ ባለኝ መልክ ነው የማደርገው ሲሉ ፍጥጫ ተፈጠረ ማለት ነው። ይህ ጊዜ ጌታቸው በሁሉም ነገር መፍትሄ ሰጭ ነበረና መጀመሪያ እነዚህ ሴቶቻችሁ የእናንተ የልጆቻችሁ ማፍሪያ የትዳራችሁ ተካፋይ የሆኑ ባለቤቶቻችሁ እስከሆኑ ድረስ በፈለጋችሁና በመሰላችሁ መልክ መገናኘት ትችላላችሁ በማለት የመካዎቹን አስተሳሰብ ደገፈላቸው ማለት ነው። እና እነዛ የራሳቸው ባህል አይደለም የይሁዳ ባህል ወርሰው ነውና አሁን ችግር የፈጠሩት። ይሄ መሆን የለበትም፣ ደስ ባለው መልክ መገናኘት ይቻላል፣ ወንጀል አይደለም አላቸው ማለት ነው። ወቀድሙ ሊአንፉሲኩም እና እግር መንገዱን እንግዲህ ይህንን ችግር ከፈታላቸው በኋላ ግን ግንኙነት በምታደርጉበት ጊዜ እንደ እንስሳ የእለት ስሜታችሁን ብቻ መወጣት እንደ ዋና ዓላማ አታድርጉና በሱ ላይ ብቻ አታትኩሩ። ለነፍሳችሁ የሚበጅ መልካምን ነገር አስቀድማችሁ አቅዱና አስቡ አለ። እና አሁን የምገናኘው እኔን ራሴን ከሐራም ለመጠበቅ ወደማይፈቀድልኝ ቦታ እንዳይወስደኝ ስሜቴ፣ እንዲሁም ባለቤቴን ደግሞ ሌላ አሻግራ እንዳታይ ለመከላከል፣ እንደገና ደግሞ አላህ ሷሊህ የሆነ ዝርያ እንዲፈጥርልን የሚሉና የመሳሰሉ ዓላማዎችና ቅዶችን ይዛችሁ ነው መገናኘት እንጂ እንደው ዘላችሁ እንደ እንስሳ ስሜት ለማብረድ ብቻ መሆን የለበትም ማለት። ወተቁላህ እኔ በነገርኳችሁና በመከርኳችሁ መልክ በመሄድ ጌታችሁን ፍሩና ተጠንቀቁ። ወዕለሙ ኦቁ አነኩም ሙላቁ እናንተ ከጊዜ በኋላ ከመቃብራችሁ ተነሳችሁ ጌታችሁ ጋራ የምትገናኙና በሰራችሁ ስራ ሁሉ የምትጠየቁ መሆናችሁንም ጠንቅቃችሁ ወቁ። ወበሽር ልሙእሚኒን እና በሰጠኋችሁ መመሪያና ትእዛዝ የሚሰሩና የሚመሩ የሆኑትን አማኞች ፈቃዴን እስካከበሩ ድረስ በመጪው ዓለም እጅግ አስደሳች የሆነ ምንዳ ያዘጋጀሁላቸው መሆኔን ንገራቸውና አብስራቸው ይላል። ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس والله سميع عليم. لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما كسبت قلوبكم والله غفور حليم. للذين يؤلون من نسائهم تربص أربعة أشهر فإن فاءوا فإن الله غفور رحيم. وإن عزموا الطلاق فإن الله سميع عليم. والمطلقات فربطن بأنفسهن ثلاثة قروء ولا يحل لهن أن يكتمن ما خلق الله في أرحامهن إن كن يؤمن بالله واليوم الآخر وبعولتهن أحق بربهن في ذلك إن أرادوا إصلاحا ولهن مثل الذي عليهن بالمعروف وللرجال عليهن درجة والله عزيز حكيم. ولا تجعلوا الله عرضة لأيمانكم አላህን ጌታችሁን ለቃለ መሐላዎቻችሁ ኢላማ አታድርጉት በላቸው። ወይም በመሐላችሁ ምክንያት አላህ የአላህን ስም ለኸይር ስራ መከላከያና ማደናቀፊያ አታድርጉ ብለ ንገራቸው ይላል። አንተበሩ እና መሐላ መፈጸማችሁን ኸይር ነገር በጎ እንዳትውሉ ወተጠቁ አላህን እንዲያፈሩና እንዲያትጠነቀቁ መከላከያ ዘዴ አታድርጉት። ወትስሊሑ በይነ ናስ በተጣሉ ሰዎች መካከል ደግሞ ማስማማትና ማስታረቅን የመሰሉ ቅዱስ ተግባሮችን እንዳትከውኑ መከላከያ አታድርጉ። ወላሁ ሰሚዑን ዓሊም እና ሁላችሁም የምትናገሩትን ሰሚ የምታስቡትን ሁሉ ደግሞ አዋቂ የሆነ ጌታ ነው በላቸው ይላል። ይህን ያለበት ደግሞ አንዳንድ ሰዎች በሆነ ባልሆነ ምክንያት በግልተኝነት ችኩል የሆኑና አስቀድመው ይቆጣሉ፣ በአንድ ነገር መሀል ላይ ይፈጽማሉ ማለት ነው። ሲበታችሁ ወላሂ እንዲላላረግ ወላሂ እንዲላረግ በማለት ጀርጅረው መማር በማይገባው ቦታ ላይ ይምላሉ ማለት ነው። ከማሉ በኋላ ግን ያን የማሉበት ነገር ኸይር ስለሆነ ይህን መስራት አለብን ተብለው ሲጠየቁ እኔማ መያለሁኝ እኔ መሐላ ስላለብኝ በዚህ ነገር አልገባም እናንተ ሞክሩ እያለ ከኸይር ይገደባል በመሐላ ምክንያት ማለት ነው። ታዲያ መሐላ ለኸይር ነገር ለተቅዋ መከላከያ ከሆነ እምሩ ላይ ነው ኸይር የሰራችሁት። መጀመሪያውኑ መማር በማይፈለግበት ቦታ አትማሉ። ከማላችሁ ደግሞ መሐላችሁ ህገ ወጥ ነውና አፍርሳችሁ ከፋራችሁን ክፈሉና መስራት ያለባችሁን ኸይር ስሩ እንጂ መሐላ አለብን እያላችሁ ተመልካም ስራ መገደብ አይገባችሁም በላቸው ይላል። ለምሳሌ አንድ ሰው እንግዲህ የምትነግረውንና የምትመክረውን የማይሰማ የማይቀበል የሆነ እንደሆነ ትናደድና እግኔ እሱን ላላናግር ይላል ዘመዱን ጓደኛውን። እንደገና ደግሞ ስትረዳው የነበረው ሰው ሲያጠፋ ስታገኘው ደግሜ እሱን ላረዳ ትላለህ፣ በዚሁም ላይ ትምላለህ ማለት ነው። ይህ ጊዜ ይህን ሰውዬ መምከር ወይም መርዳት አለብህ ተብሎ በምትጠየቅበት ጊዜ እኔማ ደግሜ ከእሱ ጋር ምንም አይነት ግንኙነት አላደርግም፣ መሐላ አለብኝ፣ ተውኝ እሱን ነገር እያለ ይንገሸገሻል ማለት ነው። ይህ መሆን የለበትም ነው የሚለው አላህ ሱብሃነሁ ወተዓላ። ይህ ሰውዬ ሀቅ አለው። በጉርብትናም ሆነ በዝምድና በጓደኝነት አንተ በመሐላ አቁረህ የእሱን ሀቅ የምትነስክበት ምክንያት የለም። ያበሳጭህም እየቻልክና እየታገስክ እያለፍ መርዳት መምከር አለብህ እንጂ ቃለ መሐላን እንዳጉራ አድርገህ ሁልጊዜ ከእሱ ጋር ኸይር አልሰራም ማለት አይገባም ይላል። እንደገና ደግሞ የተጣሉ ሰዎችን ከአንዴ ሁለት ጊዜ ትመክራቸዋለህ፣ ታስታርቃቸዋለህ፣ መልሰው ያፈርሳሉ። ከመናደድ የተነሳ በነገሬ ጉዳይ ደግሜ አልገባም እንግዲህ እነሱን እኔ ዞር እያላያቸውም ብሎ ይምላል ሰውየው። ሌሎቹ ነገሬ እኮ ተጣልተዋል፣ እንደዚህ ችግር ተፈጥሯል፣ እናስታርቃቸው ብለው ሲጠይቁ እኔማ በእነሱ ነገር አልገባም ተቀጥቼ ወላሂ ብዬ ይላል ማለት ነው። ይህ መሆን የለበትም። ምን አለ ቀደም ሲል ባደረግከውም አጅር አግኝተሃል በጌታ በኩል ለአላህ ከሆነ የምትሰራው፣ አሁንም ደግሞ ብትሞክር እንደገና አጅር ታገኛለህ። በማፍረሳቸው የሚጎዱት እነሱ ናቸው እንጂ አንተ ኸይር ነገር ላለመስራት የሚያስምልህ ምክንያት አይኖርም። ተማልክም ከፋራህን ከፍለህ እንደገና መቀጠል አለብህ እንጂ ኸይር ላልሰራ ተብሎ መሐላ እንደ አጉራ መደረግ የለበትም ይላል። ወላሁ ሰሚዑን አሊም። እና ሁላችሁም እንግዲህ ይህን መመሪያ ከተሰጣችሁ በኋላ የምትናገሩትንና ወይም ደግሞ የምታስቡ የምትሰሩትን የሚሰማና የሚያውቅ የሆነ ጌታ መሆኑን ተረድታችሁ የቃለ መሐላን ከኸይር መከላከያ ከመድረግ መቆጠብ አለባችሁ ይላል። لا يؤاخذكم الله باللغو في ايمانكم عندنا بقال محل لا دغمو عفاچو اندلمديه ساتاسبوت اندو زندوتي انجت بمي عملتاچو قال الله ايقطاطراچو ميل الرحمن الرحيم يونه جتا عندن سو لمادي يونهبتنا ممات سايفلق عفو بتاچو لمديه عند نغير تسيقوت لا والله بلا والله يرا زندرو معناتنو اندو تراون وري معناتنو اذلينا ايو اند بلو بيتيق አላየሁትም ሁኖ እያለ መርሶ እሱ ግን ወላሂ አላየሁትም ይላል ማለት ነው። ወይም ወላሂ አሁን በዚህ አለፈ ይላል። አሁን ማን ያለው ሰው የለም፣ ዝም ብሎ ባዶ መልስ የሚያረካ ነው። በመሰረቱ መሐላ የሚመጣው ለምትነግረው ሰውዬ የምትናገረው ቃል የማይታመን መስሎ ሲታይ ጥርጣሬ ሲኖር ለማረጋገጥ ነው። አለበለዚያ ተራውን ወሬ በቀላሉ ብትመልሰው የሚቀበለ የሆነውን ቃለ መሐላ ልትደጉምለት አይገባም ነበር ማለት ነው። አንዳንዱ ሰው ግን ልክ የንግግር ማዳጎሻ ያደርግና ካፉ የሚወጣውን ቃል ወላሂ ካልጨመረበት በስተቀር ይሆንልኝ የማይመስለው አለ። የዚህ አይነት ልማድ የተጠናወተው ሰው በተናገረ ቁጥር ከልቡ አስቦ እስካልሆነ ድረስ አላህ አይቆጣጠረውምና በተናገረ ቁጥር ከፋራ አያስወጅብበትም። ሆኖም ከእንዲህ አይነት ልማድ ለመላቀቅ መጣር አለበት። ምክንያቱም በሆነ ባልሆነው የአላህን ስም ማንሳት እንደ መቀለድ ስለሚቆጠር እስትክፋፍ አለውና ማለት ነው። ولكن يؤاخذكم بما كسبت قلوبكم جن الله بما حللتوا متقاطرنا متكاتلاتوا كلباتوا حسباتوا بوثناتوا تنا بتناجراتوا بكل نو انا ايهن نجر ممال علبي بلا بقف دنيا يمالك اندهونه كذا بوالا تساستن قوا بتجن كفارا مكفل علبي تبالال على بلزا بلب ساتاسب عف بتا يامنلقنا يكدمه بمتادرجو اتطيقم والله غفور حليم ان الله سبحانه وتعالى ለእንዲህ አይነቶቹ ስተተኞች ይቅር ባይ መሐሪና እንደገና ታጋሽም ነው። እነሱ ቸኩለው በተሳሳቱ ቁጥር እሱ ቸኩሎ ቅጣት አያመጣባቸውም ማለት ነው። ለለዚነ ዩሉነ ሚን ኒሳኢህም ተረቡሱ አርባዓት አሽሁር። አሁንም እንደገና በትዳር መካከል ወደሚፈጠሩት ችግሮች በመመለስና መፍትሄን ለመስጠት በማሰብ ኢላ ወደሚባለው ነገር ያመጣናል። ከባሎች መካከል በሚስቶቻቸው ተቆጥተውና ተበሳጭተው ሚስቶቻቸውን ላለመገናኘት የሚምሉ ለሆኑት ወንዶች ይላል ተረቡሶ አርባዓቲ አጅሁሪን በዚህ ባለመግባባት ሳቢያ ላለመገናኘት ወስነውና አኩርፈው ለመቆየት አራት ወራት ያህል የመጠበቅ ተፈቅዶላቸዋል ይላል። እና እንግዲህ ሴትዮዋ ካታበሳቸውና ካታናድደው አልገናኝም ብሎ እንደማይምል ነው። አንድ ነገር ደርሶበታል ሰውዮች ይምል ማለት ነው። ስለዚህ ኩርፊያዎች ተሚበርድለትና እሷንም ደግሞ በጥፋቷ ለመቅጣት በወሰደው እርምጃ ለአራት ወራት ያህል ታግሳ መጠበቅ ይኖርባታል። ደግማ እንዳትደግም ይህንን ስህተት የዛ ጊዜ እንደዚህ በመስራቴና በመናገሬ ተቆጥቶ እንዲያርጎኛል እያለች ለወደፊት ትምህርት ይሆናታልና አራት ወር ያህል በመሐላው ሊገፋ ይችላል ሳይገናኝ ማለት ነው። ማለትም እንግዲህ አራት ወር እስከሚሞላ ድረስ ወይም መብቴን አሟላልኝ ወይም ፍታኝ ብላ የመጠየቅ መብት የላትም። አጥፍታ ነውና እንደዚህ አይነት ችግር ያስከተለችው ማለት ነው። ቃዲን ብትጠይቅ ምን ያህል ጊዜ ሆኖሻል ይላታል። አራት ወር ካልሞላ አትበል ተቀመጪ ብሎ ይመልሳታል ማለት ነው። ፈኢንፋኡ እና እዚህ አራት ወር ውስጥ ባሎች እንደገና ሀሳባቸውን ቀይረው የተመለሱ እንደሆነና ያው ግንኙነታቸውን ለመቀጠል የሞከሩ እንደሆነ መልካም አማረ ማለት ነው። ፈኢነላህ ገፉሩ ረሂም ቀደም ሲል ባል የበተከሰተው አለመግባባት አላህ ስብሓነሁ ወተዓላ መሐሪና ሩሩ ነውና መቼም ሰው አብሮ ሲኖር አንዳንድ ጊዜ መጋጨት ስለማይቀር በትንሽ በትልቁ ወንድየውንም ሆነ ሴትየዋን ጌታ አይቆጣጠራቸውም፣ በይቅርታ እንደሚያልፋቸው ነው እነሱ ከተስማሙ ማለት ነው። ወኢን አዘሙ ጦላቅ በዚሁ መነሻ ገፍተው እንደገና መለያየትን ከወሰኑት ወንዶች እንግዲህ ታሁን በኋላ አትሆነኝም፣ ለተወሰነ ጊዜ አኩርፎ ከቆየ በኋላ እንዳውም መልቀቅ አለብኝ የሚል ውሳኔ የሚያስከትሉ የሆኑ እንደሆነ ፈኢነላህ ሰሚዑን ዓሊም በዚህም አባባላቸውና አስተሳሰባቸው የሚናገሩትን ሰሚ ነው አላህ፣ የሚያስቡትንና የሚሰሩትንም አዋቂ ነውና በጥንቃቄ የእሷን መብት ሳይጋፉ ማድረግ የሚገባቸውን ነገር በስርዓት እንዲያደርጉ መከራቸው ማለቱ ነው። እና ይህ እንግዲህ በየፊቅ ኪታቦች ባቡል ኢላ በማለት የራሱ ርዕስ ይሰጡታል ማለት ነው ዑለሞቹ። እና እንግዲህ አንድ ወንድ በሚስቱ ተበሳጭቶና ተናዶ አልገናኛትም ያለ እንደሆነ በሚምልበት ጊዜ ወዳውኑ በአንድ ቀን በሁለት ቀን ወይም በወር እንዴት መብቷን ትነስጋታለህ ተብሎ መወቀስና መገደድ የለበትም። ምክንያቱም በትዳር መካከል ውስጣዊ ጉዳዮች አሉ፣ ለሰው የማይነገሩ ነገሮች እና ያው አጥፍታለች ይህን ወስኛለሁኝ ካለ ለተወሰነ ጊዜ ብስጭት ውስጥ የሚበርድ ድረስ ፋታ ይሰጠዋል። እሷም ደግሞ ወዳውኑ ሌላ የራሴን እርምጃ ወስዳለሁ ይፍትል አጅበሽ ተቀመጪ፣ መጀመሪያውንም አጥፍተሽና በሳይተሽ ነው እና ለዚህ የበቃሽው አይሆንም ብሎ ባለስልጣንም እሷን ሊያረጋጋት ይገባዋል እንጂ ወዳውኑ እንደገና እሷ የምታቀርበውን ደግሞ ጥያቄ ተቀብሎ ትዳሩን በቀላሉ እንዲፈርስ ማድረግ አይገባም ማለት ነው። እሷ በዚህ መልክ እንግዲህ እርምት ካልተደረገላት አሁንም ነገም ከነገም ወዳ መልሳ ስለምትደግም ጥፋቷን ለእሷ አንድ የእርምት መንገድ መጥፈቱ ነው በዚህ ማለት ነው። አራት ወር ድረስ በዚህ መልክ መቀጠል ይችላል። እንደ ጥፋቱ ክብደትና አይነት እስከ አራት ወር ድረስ ኩርፊያው የሚቀጥል የሆነ እንደሆነ ይፈቀዳል። ለባልየውም ሆነ ለሴትየዋ እስከዚህ ድረስ መቆየት ይችላሉ ማለት ነው። ከአራት ወር አልፍ ይሄዳለውኝ ካለ ግን እሱ የበኩሉን ስሜት ለመወጣት ሲሞክር የእሷን መብት ደግሞ ከሚገባው በላይ መጋፋት ስለሚያስከትል ከዛ በኋላ ከሁለት አንድ ምርጫ ማድረግ አለበት ማለት ነው። ወይም ይመልሳት እንደሆነ አራት ወር ሞልቷል በቃ መልስ ብሎ ቃዲ እሱን ያዘዋል ማለት ነው። ወይም ደግሞ ማስፈልጋት ከሆነ አሰናብት እንጂ እያጉላላ ማስቀመጥ የለብህም ተብሎ የሚጠየቅበት ሁኔታ ይፈጠራል ማለት ነው። እዚህ ላይ ከአራት ወር አልፍ ይሄድ ያለሁኝ ያለ እንደሆነ መፍትሁ ምንድን ነው የሚል ጥያቄ ይነሳል። ለዚህም የዑለሞች አመለካከት በሁለት ይከፈላል። አንደኛው ክፍል ይሄ አራት ወር ማለፉ ብቻ እንደ ተፈታች ያደርጋታል፣ እሱም ባይፈታት ቃዲም ባያሰናብታት ከአራት ወር በኋላ መብቷን ነፍጎ ዝም ካለ ተፈታለች የሚል አቋም ሲኖረው፣ ሌላኛው ክፍል የለም በቀጥታ እንኳን አትፈታም ግን እንድትፈታ ያስፈቅድላታል ቃዲ በዛ ዕለት ወይ ሰውየውን አስገድዶ ያስፈታል ወይ እሱ ያስተናግዳል ብለዋል። ዝሮ ዝሮ ከአራት ወር በላይ በቁርቢያ መቀጠል የማይቻል መሆኑን ተስማምተውበታል ማለት ነው። والمطلقات يتربصن بأنفسهن ثلاثة قروء يتفتوا سيتوك دموا كتفتوا بثلاث جمرو إجاكتون لما اتكالل توست قهرن مموالاتنا متبك إنو رباك شوالينا نجري كتفتاك بثلاث جمرو عند دم إمتال كزا تتقر عليك التاتب عليك قويتو ليرا دم إمتال تتقر عليك التاتب عليك قويتو ليرا سوستنيا دم إمتال ከዛ ተጠራለች ተጣቀባለች ከዛ በኋላ ነው ሌላ ባል ማግባት የምትችለው እንጂ ሶስት ደሞችና ሶስት ጦሮች ሳትቆጥር በፊት ማግባት የለባትም ሙስሊም የሆነች ሴት። እና ሁሉም የተፈቱ ሴቶች እንግዲህ ይሄንን በህግነት አውቀው ሊጠብቁትና ሊያከብሩት ይገባቸዋል ማለት ነው። ولا يحل لهن ان يكتمن ما خلق الله في ارحامهن እነዚህ የተፈቱ ሴቶች በማህፀናቸው አላህ የፈጠረውን ነገር መደበቅ አይፈቀድላቸውም ይላል። በዚህ በእጃ አካባቢ እንግዲህ ሴቶች ራሳቸው አላህን ካልፈሩ በስተቀር ማንም ሰው ሊያውቅና ሊቆጣጠራቸው የማይችል ሁኔታ ነው የሚያጋጥመው ማለት ነው። እሷ እንግዲህ ባሏን ቶሎ ለመገላገልና ሌላ አዲስ ለማግባት የሸኮለች እንደሆነ ገና በአንድ ደም ጨርሻለሁ ልትል ትችላለች ወይም በሁለት ደም ማለት ነው። ደግሞ ይለያያል። ያንዳንዱ ቶሎ ይመጣል ባጭር ጊዜ ያልቃል ያንዳንዱ ይዘገያል። ግን እሷ ናት የምታውቀው ማለት ነው። በወዷ ያለው ደምም ከሆነ በወቅቱ መምጣት አለመምጣቱን መንገር የምትችለው እሷ ናት። ጽንስም ደግሞ ተረግዞም ከሆነ ወዴ ይዟል ብላ መንገር የምትችለው እሷ ናት። እና ተፈትቻለሁኝ ብላ በመቆጣት በወዷ ያለውን ነገር ደምም ይሆን ልጅ መደባበቅ አይገባትም ማለት ነው። ይህን ኩነ ዩእሚነ ቢላሂ ወልየውሚ ልአኺር ሴቶች በአላህና በመጨረሻ ቀን የሚያምኑ ከሆነ በወዳቸው ያለውን ነገር በትክክል መናገርና ማሳወቅ አለባቸው እንጂ መደበቅ አይጠበቅባቸውም። ወቡዑለቱሁነ የቀደም ባሎቻቸው አሐቁ ቢረድህነ እነሱን በእርቅ ለመመለስ ተቀዳሚነትና ተገቢነት አላቸው። አንዳንዶቹ እንግዲህ ያለፈውን ባል በመጥላትና እንደገና አዲስ ለማግባት በመጓጓት ህጋቸው ሳያልቅ አልቋል ወይም ወዳቸው ይዞ አልያዘም በተለያየ ዘዴ ተጠቅመው ለማውረድ ፈልገው ማለት ነው ይላሉ። ይሄ ምንድነው? ከሰውየው ለመገላገልና ቶሎ ወደ ሌላ ለመሸጋገር አስበው ነው። ገና አዲስ የሚመጣው ከዚህ የባሰ ከሆነ ውየታቀዋለች ይኸው ጠባውን የምታቀው ቢመልሳት ይሻላል ይልቁንስ እንደገና ደግሞ ወዳልታወቀው አደጋ ሩጣ ከመግባት ማለት ነው። እና ቢረድህን ቢዛሊከ በዛ በእጃቸው ላይ እያሉ የወትሮ ባሎቻቸው ቢታረቋቸውና ቢመልሷቸው ይሻላል ወደ አዲሶቹ ከመሄድ። ይህን አራዱ ኢስላሃን እና የወትሮ ባሎች የመመለስ እድል አላቸው ያልኩት ደግሞ እንደ ፊቱ ማሰቃየትና ማስቸገር ሳይሆን ችግራቸውን አቃለው ተስማምተውና ተግባብተው ለመኖር አስበውና ወስነው ከሆነ ነው። ከልባቸው ለመታረቅ ፈልገው ከሆነ ማለት ነው። ወለሁነ ምስሉ ለዚ አለይህነ ቢልማዕሩፍ ይህም በምልበት ጊዜ ደግሞ ሴቶችን መጫን እንዳይመስል ለሴቶችም በባሎቻቸው ላይ መብት አላቸው ባሎች በሴቶች ላይ ያላቸው መብት አይነት ይላል። እና ከሷ የሚፈለገው ነገር ከሱም ይፈለጋል ሁለታቸውም ተባብረውና ተከባብረው እንዲኖሩ ነው የምፈልገው እንጂ አንዱ በሌላው ላይ ተጽዕኖ እንዲያደርግ አይደለም ማለት ነው። ወሊሪጃሊ አለይህነ ደረጃ በአንዳንድ ቦታና ሁኔታዎችን ለወንዶች ከሴቶች ለየት ያለ ብልጫ የሚሰጥበትም አጋጣሚ ይኖራል። ወላህ አዚዙን ሐኪም አላህም አስጨናቂና ጥበበኛ የሆነ ጌታ ነውና ማንኛውም ለእናንተ የሚበጀውን መመሪያ ሲሰጣችሁ ሁላችሁም በደስታ መቀበል አለባችሁ በላቸው ይላል። በአጠቃላይ እንግዲህ በባልና በሚስት መካከል ባለው ሁኔታ ተመሳሳይ የሆነ ግዴታና መብት እንዳለባቸውና ሁለቱም ተከባብረው መለዋወጥ እንደሚገባቸው ነው የሚመክረው።